ጊዜው በግምት 11 ሰዓት አካባቢ አምሻሽ ላይ ፖሊሶ የተነሳው የጭነት መኪና ሹፌር ከተለመደው ጭነት ሌላ አንድ ታዳጊ ሽራ ለብሶ ውስጡ መደበቁን አልተገነዘበም። ታዳጊው እንደተኛ መኪናው ጉዞውን ቀጠለ። ተላሁን ከቱን ቦሎ በተመለሰ ማግስት ሁለተኛው ሙከራ ያደረገው በዚህ መልኩ ነው። ደግሞ ተሳካለት። እዚህ አዲስ አበባ ለሮማነቄ የሚባለው አካባቢ ጭፈራው ቀለጠ። የዛሬ 48 ዓመት ቀደማ ከቀናት በአንዱ ለዚህ ምክንያቱ ሆነ ተብሎ የተጋበዘ የሰርግ ታዳሚ ወረቤት አለያም ዘፋኝ ነበር። በሰርጉ ዋዜማ አመሻሽ ላይ በድንገት የመጣ አንድ ታዳጊ ይህን ሰርግ ሊያደምቅ ጭፈራውንም ጭፈራ ሊያደርገው እንደሚችል የገመታል ነበር። አጠይቆ ያገኛቸው አክስቱም ቢሆኑ ከዝምድናቸው በዘለለ ለልጃቸው ሰርግ መድመቅ ከእንግዶቻቸው በላይ እንግዳ፣ ከተጋባዦቻቸው በላይ ተጋባዥ መሆን ያለበት ታዳጊ በትክክለኛው ሰዓት መምጣቱን አላወቁም። ይህታቸው እንደ ደንብ አስተናግደውታል። ድንገት አንድ ድምፅ ዘፈነ። አንድ የሚጠራ ድምፅ፣ ከመሃል ጎላ ብሎ የሚሰማ ድምፅ፣ የልጅ ድምፅ፣ ግን ደግሞ የሚጠመጥ ድምፅ። ተቀባይ አላጣም። እርሱ ሲያወጣ ሌሎቹ ሲቀበሉ ሰርጉ ደመቀ፣ እልልታው ቀለጠ። ይህ ታዳጊ ፖሊሶ አዲስ አበባ በጭነት መኪና የገባው ጥላሁን ገሰሰ ልጃቸውን ይዳሩትን የእርሱ አክስት ናቸው። ዘላይ በቃ አሽቃብቼ ሙሽራ ዘፈን የምን ዘፈን የምንም አልቀረኝም። ዘፈን በማግስቱ አንድ የሆኑ ፊታውራሪ ሁን ቀኝ አዝማች አላቃቸውም፣ ስማቸውን በደም አሁን ረስቼዋለሁ። እሳቸው ሄደው አቶ መኮንን አብተወልድ ይነግሯቸዋል። እገባሉ። ሲያይን ጋሽያል መጣሽ አንቺ ልጅ አለኝ። አሁ መጥተዋል። በሲሁን ዘፈን አድርጉ፣ የእሱን ዘፈን ዘፈንኩለት። ሀክፍል መድቡት ተባለ። ሀክፍል መድቡት ተባለ። ሀክፍል እሱ ያለበታስ እሱ ኮተኮተኝ። እዚህ አበቃ። እዚህ ደረጃ ላይ ደረሰኝ ማለት ነው። በዚያ ሰርግ ላይ ተሰጠውን ማስመስከሩ ወደ ጓጓለት ሙያ እንዲገባ ይበልጥ መንገዱን አሳጠረለት። ለነገሩ ጉጉቱ በርትቶ በራሱ ጥረት አዲስ አበባ መጣ እንጂ የወሊሶ ትንታቸውን አጠናቀው ወደ ጅማ የሄዱት ፍቅር ፍቅሮች ሲመለሱ ይዘውት ሊመጡ ቃል ገብተው ነበር። ገድንኛም ወደ ጅማ እሱ ሙያ ሲያድር ምናምን እንድቀን ወደ ከሰራ ተነሳልና ሄድን። ስንመለስ አጣን። ለካ እሱ ጠፍቶ ብቶ ነራል። እኛ አላገኘንም። ሀገር ፍቅር የጥላሁን የመጀመሪያ የሙያ ቤት ብቻ ሳይሆን ሶስተኛው የቤተሰብ ቤት ነው ማለት ይቻላል። በስድስት ወሩ ከእናት አባቱ ቤት ወደ አያቱ ቤት ተወሰደ። በ14 ዓመቱ ከአያቱ ቤት ወደ ሀገር ፍቅር መጣ። እዚህ አደገ ይላሉ በወቅቱ የነበሩ በጣም ልጅ እንደነበረና አካላዊ እድገቱንም ሳይጨርስ መምጣቱን ለመግለጽ። ከዚህ ከልጅነት እድሜው ጀምሮ ባህላዊና ዘመናዊ ሙዚቃዎችን መጫወት እንደዚሁም ቲያትሮች ላይ መሳተፍ ጀመረ። ኑሮም እዚህ ሆነ። የሀገር ፍቅር እኔ፣ ፍሬው ኃይሉ፣ ደሴ ዋለልኝ፣ ፍስሀ እንደዚህ ሆነን እዛው አቶ አዳነ ሆነን አገር ፍቅር ግቢ ውስጥ ቤት ተሰጠን። አልጋተን እኔ ጋሽ ዩኤል በሚተኛበት ሸራል ጋላይ ምተኛውት ጥላሁን ካራት ተመታት ቆይታ በኋላ የሀገር ፍቅርን ለቆ በክብር ዘበኛ ኦርኬስትራ ተቀጠረ። በርግጥ በዚያን ጊዜ የሙዚቃ ንጉስ ኮኮብ ሌላም ሌላም ተብሎ አልተሞካሸም። ቢሆንም ሀገር ፍቅሮች ከጃቸው ያፈተለከው ድምጻዊ ነገር ሳያሳስባቸው አልቀረም። ወደ ክብር ዘበኛ መዛወሩን በመቃወም መከራከራቸው ይነገራል። የወቅቱ የሀገር ፍቅር ማህበር ኃላፊ አቶ መኮንን ሀብተወልድና የክብር ዘበኛው ጀነራል መንግስቱ ነዋይ በጉዳዩ ላይ ቢነጋገሩ የተገኘ ውጤት አልነበረም። ይህም ሆኖ ታዲያ የሀገር ፍቅርና የጥላሁን ቁርኝት ይሁን ጊዜ ሆኖ ቀጥሏል። ክብር ዘበኛ እንኳን ገብተው አንድ ጊዜ ወደ ቻይና ለ53 ዓመት ሚጠቅስ ክብር ዘበኛ ነበር። እኛ ጋር ለጥላት መጥተው እዚህ ክብር ዘበኛ ሙዚቀኞች እሱ ነበር አለ። አሁን መጥተው ያኔ በታዛዝ ግርግር ጊዜ ውጭና ድርጓቱ ነበሩ። አሁን በታንሳን ግርግር ጊዜ በቃ ተሰራ ኩርዘኛ ካለ ይውጣ ተባለ። እየሰበሰቡ ያስባቸው ነው። አሁን እኛ ከዚህ ጥላሁን ገሰሰን ሲወስዱ እረሱ ሲቪል ነው ወታደር አይደለም ና ብለስ ከዚህ እስከ 4 ኪሎ ድረስ በእግራችን ጅብ ላይ እዚህ ከሚያጠኑበት ሙዚቃ ከሚያጠኑበት ይዟቸው እዚህ እናንተ ጋር መሰረታ ጅቡ ላይ እየተንጠለጠል እንደው ትዝ ይለኛል እስከ 4 ኪሎ ምዕራብ ድረስ በእግራችን እየወጡ እሱ ሲቪል ነው ልቀብ ክብር ዘበኛ ኦርኬስትራ ውስጥ ጥላሁን ከቀደምቶቹ ድምፃውያን አንዱ ነው። ኦርኬስትራው የሙዚቃ